የማላገኘውን ሰማያዊ ሚስጥር ለልቤ ተናግረህ ልቤን ማረከው። ከዚህ ሁሉ በላይ የራስ አረከው። እኔም ተስማምቼ በፍቅር ተማረኩ። አምላኬ ጌታዬ ምርጫዬ አደረግ። አንተ ከመረጥከኝ ወዴት ሄዳለሁ? አንተ የበለጠ ምሳገኛለሁ። ይህን ላረገው በልብህ ላሰብከኝ ላንተ ለአምላኬ ልገዛለሁኝ። ላንተ ለአምላኬ ልገዛለሁኝ። ላንተ ለአምላኬ ልገዛለሁኝ። አድርግልኛልና ለዘላለም አመሰግንሃለሁ። ስጋዬንም ፈወስከው። ባርኮትህን ሁሉ በቤቴ አፈሰስከው። ወዳንተ መጥቼ ምንም አልጎደለኝ። ነፍስና ስጋዬን በሙሉ ባረክልኝ። አለሁኝ በቤትህ ደህናም እኖራለሁ። ስለምታቆመኝ እታመንሃለሁ። ንጉሴ ከሆነ ቤቴን የምትገዛ ይሄ ነው ምኞቴ፣ የለኝም ከዚህ ሌላ። ጌታዬና አምላኬ ሕይወቴን ላክብርህ። ይሄ ነው ምኞቴ፣ ዘመኔን ልሰጥህ። ይሄ ነው ምኞቴ፣ ዘመኔን ልሰጥህ። ይሄ ነው ምኞቴ፣ እድሜን ልሰጥህ። አድርግልኛልና ለዘላለም አመሰግን ነፍሴን ከመቃጠል ስላዳንካት ስለገባት ይሄ ሁሉ ለታ ዘምር ትለኛለች ስለ ጌታ። ነፍሴ የምትወድህ አንተ ልቤ እስቲ ልቀኝ ልፍሬን በልቤ ኢየሱስ ኢየሱስ ሳስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። ፍቅር ለቋጥ ፍትስኪ ወዳለች ወዲያትም ታብኝ ትለኛለች ነፍሴ ወደ አንተ ወጥቼ እስቲ ሽው እግዚአብሔር ምን አድርጎልሽ እንዲህ ወደድሽ ታላቅ እግዚአብሔር አምላክሽ ያረሽ ሳሊም ገባው በደስታ ዘለለ እግዚአብሔር እወደዋለሁ የለኝ ሰንኮልኛል ሰዋለታለ ደምስካና አንቺስ ጌታሽ እንዴት ወደድሽ አንቺስ ጌታሽ እንዴት ወደድሽ ምን አድርጎልሽ እንዲህ ወደድሽ ታላቁ እግዚአብሔር አምላክሽ ያረግሽው